በተለይ እሱን የካዱት ሰዎች የካህዲያንን ባህሪ እየነገረን ነው። ታመው እና የማይሰጡ ሰዎች አላሁ ጀለ ወዓላ ለዋለላቸው ውለታ እውቅና መስጠት የማይፈልጉ ሰዎች ዱንያ ላይ ያገኟቸውን ጸጋዎች ሁሉ በእነሱ ብልሃት፣ በእነሱ ጥረት፣ በእነሱ ትጋት፣ በእነሱ ዒልም ነው የሚመስላቸው። ይሄ ወንድሞች ኩፍሩ ኒዕማ ነው። አንዳንድ ጊዜ ደግሞ ከነበርንበት የተደላደለ ህይወት ቁልቁል ስንወርድ በራሳችን ድክመት ይመስልናል። ምናልባት ትንሽ የሰበብ አስተዋጽኦ ልናደርግ እንችላለን። ሪል ግን ህይወታችን እያንቀሳቀሰ ያለው አላህና አላህ ብቻ ነው። ስለዚህ ወገኖች አላሁ ጀለ ወዓላ ጸጋዎችን በሰጠን ቁጥር ወደ ራሳችን እውቀት፣ ወደ ዘመዶቻችን ድጋፍ መጀመሪያ ከመንደርደራችን በፊት ከአላህ የመጣ ጸጋ መሆኑን አውቀን አላህን ከልብ ማመስገን ይጠበቃል። ለምን? አላሁ ጀለ ወዓላ የወቀሰው ባህሪ ስለሆነ ማለት ነው። አላህ ጸጋ ውሎለት ለምሳሌ ጥሩ ባል ያገኘች እህት ውበት በእሷ ግረት በእሷ ዒልም አይደለም፣ ጥሩ ሚስት ያገኘም ባል እንደዛ፣ ጥሩ ስራ ያገኘች ሴት በእሷ ጥረት በእሷ እውቀት አይደለም፣ ከእሷ የበለጠ ያ የስራውት የሚገባቸው ሰዎች አሉ። አላህ እዛ ቦታ ለእሷ ያስቀመጠው በራሱ ፈድል ነው። በአላሁ ጀለ ወዓላ ውሳኔ ነው እንጂ የእሷ ጥረት አይደለም። በጥረትማ ቢሆን በርካቶ ጥረትማ ከሆነ الله جل وعلا قال السماء من دي قال الرجيم فإذا مس الإنسان ضر دعانا ثم إذا خولناه نعمة منا قال إنما أوتيته على علم بل هي فتنة ولكن أكثرهم لا يعلمون. بسم الله الرحمن الرحيم. فإذا مس الإنسان عند القرارة حقنا له سورة الزمر الرواز دين قدرنا. فإذا مس الإنسان يسولج بنكاو قزي بقت أمو قزي إلى الله من ضر ችግር መከራ በገጠመውና በነካው ጊዜ ዳዓና ይለምንናል፣ ይጠራናል፣ ይማጸንናል፣ ወደኛ ይዋደቀራል። ስማ ከዚያ በኋላ ከዚህ ችግር መከራ በኋላ እኛም ዘንድ ተዋድቆ ለምኖን ካከተመ በኋላ ኢዛ ኸወልናሁ በሰጠነው ጊዜ ኒዕመተ ሚና ከእኛ የሆነን ጸጋ በሰጠነው ጊዜ ቃል እንዲህ ይላል አለ። ያቸው ቀደም ሲል የኑሮ ውጣሮዱ በርክቶበት ነበር። ችግር መከራ እመስ አድርጎት ነበር። ሀሳብ ጭንቀት ገሎት ነበር። አላሁ ጀለ ወዓላ ከዚህ ችግር፣ ከዚህ ድህነት፣ ከዚህ መከራ አውጥቶ የዱንያን ምቾት ሲያከናንበው ጸጋውን ሲያፈስበት ምን ይላል? ኢነማ ኡቲቱሁ ይህንማ እኮ የተሰጠሁት አላ ዒልሚን ባለኝ እውቀት ላይ ነው ይህንን ያገኘሁት እኔ ባለኝ እውቀት ነው። እኔ በጥረቴ በልፋቴ ገንዘብ ከየት በኩል እንደሚገኝ ስለማቅ ነው ይሄ ጸጋ የተሰጠኝ አለ። አላህ ይህንን እየኮንነ ነው። እንዴት ብሎ ነው የሰው ልጅ እኔ ጸጋዬን ከሰጠሁት በኋላ የኔን ጸጋ ሽምጥጥ አድርጎ ክዶ በራሴ እውቀት ነው በራሴ ጥረት ነው የሚለው ይላል። እህቶች በጥረት ቢሆን እኔን ኢትዮጵያ ውስጥ አታገኙኝ ነበር። በጥረት ቢሆን እኔ ዛሬ ብዙ ፎቆች ባለቤት ሆን ነበር። ወላሂ በጥረት አይደለም። በርካቶች እኩል ይለፋሉ፣ ጥቂቶች ከመሀከል ነጥረው ወጥተው ቁሳዊ ለውጥ ያፈጣሉ። በርካቶች ትምህርት ቤት እኩል ይገባሉ፣ ዲግሪ የሚጨብጡት ጥቂቶች ናቸው። ከነሱ ስራ የሚያገኙት ጥቂቶች ናቸው። እህቶች ወንድሞች፣ ብልሃት፣ ጥረት፣ እውቀት ሰበብ ናቸው። ልክ እንደ ሐኪም ቤት ውሰዱት። እሺ፣ ሐኪም ቤት ሄዳችሁ ሐኪም የሚሰጣችሁ መድኃኒት ሰበብ ነው እንጂ ሪሊ እናንተን ማትረፍ አቅም የለው፣ በትክክል አድም። ኦኬ። ነገር ግን አላህ ሲፈቅድ ሰበቡን ስትጠቀሙ አላህ ነው የሚያድነው። ልክ እንደዛው ሀብትን ለማግኘት ለሰበብ እንንቀሳቀስ ይሆናል። ከበሽታ ከችግር ከመከራ ለመውጣት ሰበቡን እንጠቀም ይሆናል። ሐቂቃ ግን ከችግር አውጥቶ ሪሊ ህይወታችን እንዲቀየር የሚያደርገው ማን ነው? አላህ ነው። ስለዚህ እህቶች፣ እኔ በዚህ ቋንቋ አላህ ይህን ቃል የሚናገሩ ሰዎችን እየተቻቸው ነው። እነማ ኡቲቱሁ ዐላ ዒልም ይህን እኮ ያገኘሁት እኔ 17 ዓመት ለክሜ ነው ይላል። ዶክተር ሆኖ ፕሮፌሰር ሆኖ የሆነ ማድረግ ላይ ሲቀመጥ ይሄ በልፋቴ በጥረቴ በጉልበቴ ያገኘሁት ነው ይላል። አላህ ግን ምን አለ? ፈማ ምን ኒዕመቲን ኢላ ፈሚን አላህ፣ አንዲትም ጸጋ የለችም ከእኔ የሚሰጣችሁ እንጂ የእናንተ ጥረትማ በትክክል የምትፈልጉት ሩቅ አትሉስ። አሁን እናንተ ለፋችሁ ደከማችሁ አይደል? አሁን ያላችሁበት ቦታ የጥረታችሁ ውጤት በትክክል ላይሆን ይችላል። ወይ ከጥረታችሁ በታችን ያገኛችሁት፣ ወይ የጣራችሁ ትንሽ ይሆንና አላሁ ጀለ ወዓላ በፈድሉ በመኑ በከረሙ የትንሽ ልፋታችሁን ውጤት እጥፍ ድርብ አድርጎ ሰጥቷችሁ ሊሆን ይችላል። ስለዚህ ሰዎች ከችግር ወጥተው ወደ ሀብት ሲገቡ፣ ከበሽታ ወጥተው ጤንነት ሲያገኙ በራሴ ጥረት ነው በራሴ ልፋት ነው ነውር ነው አቅማችሁን ወቁ ነው። ግን አላህ ምን አለ? በል አለ፣ ይልቁንም እንደዚህ ባይል ጥሩ ነው አለ። የፊትነቱን እሷ ፈተና ነች አለ። ሰው ግለሰቡን ከድህነት አውጥቶ የቁሳቁስ ጥርቅም ቤቱ ላይ እንዲቀመጥ ማድረጉ ፈተና ነው። አየሽኩር አም የክፉር፣ ይህን ላደረገለት አምላክ ያመሰግናል ኦር ደግሞ ክደት ይመርጣል። ከሱ በታች ያሉ ምስኪኖችን ድሆችን ይንከባከባል ኦር ደግሞ በስስትና በኩራት ተወጥሮ ገንዘቡን ሰብስቦ ይቀመጣል። ዘካ ያወጣበታል። እኔ በምፈልገው መንገድ ላይ ገንዘቡን ያወጣል። ፊትና ነው ወላሂ። ሀብት ዛሂሩን ስጣ ጸጋ ነው አይደል? ወላሂ ከባድ ፈተና ነው። በጣም ከባድ ፈተና ማለት ነው። አስባችሁታል? እኛ ሰብስበን ያጠራቀመው ሳንቲም ቂያማ ቀን የሚጠብቀው ጥያቄ መጀመሪያ ከየት መጣ ነው። በሐላል ነው የመጣው በሐራም? ቂያማ ቀን አርዱል ማህሸር ላይ ወደ ጀነትም ወደ ጀሃነምም ከመውረዳችን በፊት የምንጠየቀው ከባድ ጥያቄ ነው። በሐላል ሁሉንም ገንዘብ በትክክል በልፋቴ በጥረቴ በላቤ ነው ያገኘሁት ብላችሁ መልስ ስትሰጡ የት አዋልከው እንዴት አደረግከው ደግሞ የሚል ከባድ ሌላ ፈተና አለ። ስለዚህ ወገኖች ዱንያ በዛ ቁጥር ሁሉ ቂያማ ቀን ራሳችን ላይ ምን ማብዛት ነው የጥያቄና የገባበትና የወጣበትን አቅጣጫ በመጠየቁ ረገድ የጥያቄ ማዕት ነው የሚጠብቀን። ስለዚህ አላህ የፊትና ነው ያለው፣ ፈተና ነው። ከድህነት ወጥቶ ሀብት ማግኘት፣ ከበሽታ ተነስቶ ጤናን መላበስ ፈተና ነው። ይህን ያደረገላችሁን አምላክ አመስግናችሁ እሱን ለመገዛት ተዘጋጅ ይሆን ወይስ ደግሞ ይህን ያደረገልኝ አምላክን ህግና ስርዓቱን ከመጠበቅ ይልቅ ማመጽን መርጣሉ ትላላችሁ ፈተና ነውና ጠንቀቅበሉ ነው የሚለው አላህ ወላክን ከረው ነገር ግን ብዙዎቻቸው አለ لا يعلمون አያውቁም ማለት አላህ لا يعلمون ان اعطاءهم المال الاختيار وابتلاء فلذلك يبتلون لا يعلمون يالو ገንዘብ ሲሰጣቸው የተሰጣቸው ለምን እንደሆነ አያውቁም ማለት ለፈተና ለሙከራ መሆኑን ምንም አያውቁም ስለማያውቁ ምን ያደርጋሉ አለ ፈልጋሊክ ይፈሩ እሚኮሩት እሚንጠባረሩት ደሃን ሰላም ማለት ደሃን እጅ መጨበጥ የሚያቀለሽልሻቸው ገንዘቡ የተሰጣቸው ለፈተና እንደሆነ ስለማያውቁ ነው አለ والله በቀደም ይበላው ይጠጣው ሚሊሰው ያልነበረው ግለሰብ ዛሬ በሚሊየን የሚቆጠር ሀብት ሲያገኝ ደሃን ዞርሽ ብሎ ደሃ ቤት መግባት እኮ ይደብረዋል ዝቅተኛ ሻይ ቤት ሬስቶራንት መግባት እኮ ያቀለሽልሽዋል ለምን ያገኘው ሳንቲም ትዕቢት ኩራት ልቡና ውስጥ እንዲወጥር ነው የሚያደርገው ገብቶ ማለት ዛሬ እስቲ አዲስ አበባ ውስጥ ያሉ ባለ ሀብቶች ቢላሂ አለይኩም ተራ ካፌ ገብቶ ሻይ ጠጣሉ አንክች ያድርጉት ተራ ካፌ ገብቶ ሁለት ብር ሻይ መክፈል ለነሱ ውርደት ነው ይሄ የሰበሰቡት ገንዘብ ትዕቢትና ኩራትን ውስጣቸው ሰድሯል ሰግስጎታል ስለዚህ ዝቅ ሲሉ በጣም ነው የሚሸማቀቁት ስለዚህ አብዛኞቹ አያውቁም ማለት ገንዘብ የተሰጣቸው ለፈተና መሆኑን አይረዱም ለዚህም ኩራትና ትዕቢትን ይመርጣሉ አለ ቀድ ቃለሃ እንዴ ይህችን ቃል እኮ አላህ ቀድ ቃለሃ በርግጥ ብለዋታል አለ እነማን الذين من قبلهم እነዛ ከነሱ በስተፊት የነበሩት والمقابل الكفار قبلهم كقارون وغيره حيث قال انما اوتيته على علم عندي قارون تجيلاتها الله قام كفتني حبت ستوت نبر عدل يفرعون ردات نو اجاج نو مجمر يدهل ينبر قال يجن الله جل وعلا كدهنته وقته قارون حبت بتشا ቁልፎቹን ካዝራመውን ተው ቁልፎቹን በጣም ከመብዛታቸው የተነሳ የተወሰኑ ፈርጠም ያሉ ጀማዓዎች ተሰብስበው ነበርአሉ ግመል ላይ ራሱ ቁልፉን የሚጭኑት እና ይሄንን ሲያይ ምን አለ ቃሩን እነማ ኡቲቱሁ አላ ዒልሚን ዒንዲ የሁሉ ጸጋ እኔ ዘንድ ባለው ዕውቀት ተጠቅሜ ነው ይሄን ሁሉ ሀብት ያፈራሁት ሁሉ ተመጻደቀ አላህ ምን አደረገው كان بيته كان هبته كان هيوته مريت ان اتسمتوا على الرجاء سلازي وقالوك والله الذي لا إله غيره يتسطاتشو بيت يتسطاتشو مكينة يتسطاتشو قساقس يتسطاتشو علم والله الذي لا إله غيره هي فتنة فتنة نجاتشو لالي لازينو صحابوكو ميقربكونو قرآنو قباتشو اللامة تطواتو تنة ዱንያ ቤታቸው ስትገባ ስክስክ ብለው ያለቅሱ ነበር ስክስክ ምነው ሲባሉ በቃ ኩል ፈተን ነው መከራ በላ ቤቴ ገባ ብለው እስከማለት ደርሰዋል ለምን ገንዘብ በራሱ ጸጋ አይደለም ገንዘብ ጸጋ የሚሆነው ተሰጥቶን ስንጠቀምበት ብቻ ነው ካልተጠቀምንበት والله الذي لا اله غيره كباد بلاء ነው ወደ جهنم ሰዓት ይዞን የሚወርድ بلاء ማለት ነው ወገኖቼ ስለዚህ የተሰጠን ጸጋ ዝም ብለን አንሞላቀቅበት والله ቆዳችሁ ከደሃ ቆዳ አይሻልም መልካችሁ ከደሃ መልክ አይሻልም መልካችን ብር ስናገኝ ግን መልካችን የተቀየረ ቆዳችን የተቀየረ በጣም አስቸጋሪ ነው ይሄ ቀልባችን ነው በትዕቢት በኩራት የሚወጠረው ያን ጊዜ بالله عليكم እናንተ ካላችሁበት ሀገር ዚያራ ወደ ኢትዮጵያ እኮ ስትመጡ ደሃ ቤት እኮ አትገቡ ማለት አብዛኞቻችን ሁላችሁም ባልለም ለምን ካላችሁ አሜሪካ መኖር ማለት በቃ የሆነ ትዕቢት ኩራት ከሰው የበላይ የሆናችሁ ያህል ነው የሚሰማችሁ ግልጽ ነው እኔ ይሄ ትዕቢትና ኩራት የሚባል ነገር ከውስጥ እንዲወጣ ኮብልስቶን ላይ መቀመጥ እየናፈቀኝ ነው ግልጽ ነው ይገርማችሁ ነገር አንድ ቆርቆሮ ያለች ዴክስ ኮምፓክትና እሷን አቁሜ በአውቶቡስ ትንሽ ውስጥ ያለው ነገር ደስ ያለም እንጂ መጋፋት ፈልጋለሁ። ወላሂ መኪና ያላችሁ ወንድሞች እኮ በሃይገር ዋስ መሄድ እኮ ነውር እኮ ነው ይመስላችሁ። በሎንችና መሄድ ነውር ነው ይመስል። ለምን ካላችሁት የተሰጣቸው ሀብት ትዕቢት ኩራት ውስጣቸው ተሰግስጓል። ኦኬ። እና በጣም ከባድ ነው ይሄ ቃል ስታዝችን አውቀንም ተሳስተንም ምን ምን ተነፍሰው ከባድ ቃል ነው። አላህ ግን የሚለው ምንድነው? እንኳን ብሩን የምትቀበልበትን እጅ ነው የሚሰጠው። እንኳን ብሩ ስለ ብር የምታስብበትን አእምሮ የሰጠው እኔ ነኝ። እንኳን መኪናው ማርሹን የምትረግጥበትን እግር የሰጠው እኔ ነኝ። እንኳን ቤቱ ቤት ላይ ገብተ የምትቀመጥበትን የሰውነት ቆዳ የለጠፍኩት እኔ ነኝ። ከንፍጥ ከማያስቀይም ንፍጥ የተገነባ ዱንያ ላይ ያለ የሰገር ጎዳ ደግሞ ቦታ ቢጠው እንደ ጥንብ የምትሸት ተራ ፍጡር ነህ። ስለዚህ እኔ እንደዚህ ነኝ ምናምን ደብሻ ሲልፍ አልኪብሪያ ወልዓዘመቱ ኢዛሪ ይህ ኩራት የሚባለው የኔ ኩታ ነው። አላህ መኩራት የሚገባኝ እኔ ብቻ ቀሰምቱሁ ይላል። ይህ ኩራትን የበላይነትን ለመንጠቅ የሚታገል ካለ አቅሙን አቶ ከንፍጥ እንደተገነባ ረስጦት ኩራትና ትዕቢት ውስጥ የሚገባ ካለ ሰብረዋለዋል። ባድ በሽታ ነው። እናንተ መጠጥ የሚጠጣን ሰው ሙልጭ አድርጋችሁ ትሰድቡና ውስጣችሁ አላችሁ። ስለዚህ እህቶች ወንድሞች፣ ይሄ እናርቀው እስቲ እንታገለው። ይሄ ውስጣችን የሚተናነቀን ትዕቢቱ ኩራቱ ተናንቀንና አውጥተን ፈጥፍጠው ይባል። እነማ ኡቲቱ ዓላ ዒልሚን ባባባባ እብኖቻችን አላህ አንሳልን አሚን ብሎ አላህ ምን አለ ግን? ይቺ ክፉ ቃል አለ ይቺን ክፉ ቃል ካድቀጋ ነው የሚለው እላችሁ ቃሉን ብሎታል። ነብዩ ሰለም ዘመን የነበሩ የመካ ሙሽሪኮች ብጠላለች። ፈማ አግና አብቃቃቸውም አንሁም ከነሱ ላይ ማ የክስ ዱንያ ህይወት ላይ ይሰሩት የነበረው ይሰበስቡት የነበረው ነገር እኔ ልቀጣቸው ሳስብ እርምጃ ስወስድባቸው አልቻለም ይላል። ወላሂ አልቻለም። እና አቡ ጃህል ገንዘብ ሰበሰቡ። አሽከር አበራከቱ። ወገን ዘመድ ወዳጅ ብዙ አለም ብሎት እንዶም ሊከላከላቸው አልቻለም። ዛሬ መቀደም ነግሬያቸዋለሁ። ዱባይ ውስጥ በርካታ የግል አውሮፕላን ያለው በጣም ቢሊየነር የሆነ ግለሰብ ከዛ ምን አደረጉ የስ አደረጉና በቃ ዱንያ ላይ ይሄ እንዲህ ምስኪኗ ደግሞ እቺ ነበረችው ጥሩ አትገባ ሁለት ትሙክል ሆኗል። ወላሂ ዱንያ ማለት ሐታ ዙርቱሙል መቃብር ቀብርን እስክትጎበኝ ድረስ ያ መፎካት አዘናጋችሁ ይላል። አስባችሁታል ግን ዛሬ አሁን ከዱንያዊ ይሄ ቆርቆሮ ወረቀቱ ተራኩ ነገር ነው የምትቆፈሱበት የምትጎርዱበት ዳር የምትቆበት እኔ ምናምን ይያል ምን መጻደቅበት በፍጹም አላህ አንሳለኝ በሽታውኛም ጋር እና فما اغنى يكسب ترى سلفለት የነበረው ነገር በፍጹም አልጠቀማችሁ ይላል فاصابهم يلقون شعلة من سيئات ما كسبوا يسرمت نقر مدفو فوتت مدفو نقر قد أماتشو ما كسبوا يسرمت نقر مدفو يسرانو مدفو سرا وتتو يكفو متت عندن كمسو الله جل وعلا يدر قال والذين ظلموا النزا قيف يفسموا تسووش من هؤلاء كنزي كمكامو شركوش مكاكل قفني فسموت بلني فسموت سيصيبهم يا قنيات شوال ينكات شوال على الله من سيئاتو مدفو وطلت يا قنيات شوال ما كسبو دنيا لا يسروت ينبرو نقر مدفو وطيتو ياغنياتشو لما يكرنو على يمدفو سرا وطيت دنيا ملاي ألا آخر ملاي كبالي هنا رقيت بكار سلزي يسرانو نقر يسرانو نقر أمارا ميلال بسفرو تكون نا ما السفر هيك ارميلا عرب ميلال كما ما تدينو تدانيا سلازي وقنوش والله دنيا لا يسراتشو تسرا وما هم مالا النسوكو عيدلهم مالا النزي كهاديانوش عيدلهم مالا بمعجزي إنيان يمناسنا للهم لا يعجزوننا هربا ولا يفوتوننا طلبا فلقا أنها تحجوا شاشتهم عملتنا مالا زاري إن جورج بوش إننا مسلوا تحجوا مدر لا يقفل كتك كتك يبتنا الله من إيارنا والله عملتنا بفصهم عيساننا يسرات سرا ملايكة مزقبوال يسرات سرا የአካል ክፍሎቻቸው ተመርክቷል ቂያማ ቀን መስከራሉ እኔ ራሱ አጫቸዋለሁ ሰማቸዋለሁ ከታተላቸዋለሁ ዱንያ ላይ መከራት ካለባቸው ማይወጅዙን በፍጹም አይሳኑንም አያቅቱንም እናጠፋቸዋለን አኸራም ላይ ደግሞ ከሆነ የሰሩት ስራ መጥፎ ውጤት ያገኛቸዋል ቂያማ ቀን እነሱ መከራት ከፈለግን የሚያቅቱን የሚያመጡን አይደሉም ይላል አወለም يعلمو دي እነዚህ ሰዎች እንደዚህ አይነት ተራቃል ተናግረው አላህን ከመስቀየም ያላህን ጸጋ ከመላ ከመካዲ ልቅ አወለም يعلمو አያውቁም እንዴ አረላ ان الله الله هو يبسط الرزق سيسال እንደሚዘረጋ لمن يشاء ለሚፈልገው ሰው ሲሳውን ፈታ ዘርጋ በተና ደግሞ እንደምትጣቁ ወይقدر ከሚፈልገው አካል ላይ ደግሞ ጠበብ ሰብሰብ ማድረጉ አያውቁም ወይ አያውቁም ويلا أولم يعلموا هؤلاء المشركون أن الله يوسع الرزق على قوم ويضيعه على الآخرين فليس أمر الرزق تابعا للذكاء الإنسان أو غبائه إيه رزق مدتنسة غيرتوش مندموش رزق أنسو بلسلونا أنسو جلام فسلونا والله رزقه بنيا بلتثنا بنيا ولا كرمت لها رمت مركوز عيتها تشوال بفسهم سرتو حبت ያገኛል ብላችሁ ማታስቡትን ግለሰብ አላህ ኮላጆቹ ይሀብት ማት እንዲውስ ያደርጋል ግልጽ ነው ኮላጆቹ ስለዚህ አላህ ከባሮቹ መካከል በገንዘብ ይፈትናችሁ ፈልጋችሁ ሰዎች ዱንያን ፈታ በተናደዱ ይሰጣችኋል እንደዚህም ደግሞ ይፈልጋቸው ሰዎች በደህነት መፈተን ካለበት ደግሞ እነሱን ደግሞ በደህነት ይፈትናል። አንድም ይህን ነገር ለምን አደረግከው ነው ጠይቅ የሚችል አካል የለም። እነ ፊዛሊካ ረላ በዚህ ውስጥ እኮ ለአያቲን ተአምራቶች አሉበት። ለቀውሚ ዩሚኑን ለሚያምኑ ሰዎች አላህ በሚነግራቸው መመሪያ አምነው ተቀብለው ሊሰሩበት ለሚታገሉ ሰዎች አሁን ከላይ በነገርናቸው ሀሳብ ውስጥ ትልቅ ተአምር አለበት ይላል። እውነት ነው። አላህ እድሜያ ህይወት ላይ ሰዎች አላህ በሰጣቸው ጸጋ መኮፈሱ ተገቢ እንዳልሆነ በዝርዝር ነገረን። ይህን ነገር ደግሞ ሃይማኖታዊ መመሪያውን ተዉትና ፕራክቲካሊስት እዚህ እናውራው። እኔ አላህ የተለያየ ነገር ሰጠኝ ውለታው አለኝ። ኦኬ፣ አላሁ ጀለ ወዓላ እንደዚህ ውለታ ውሎልኝ አላህ ያወርልኝን ውለታ እኔ በጥረቴ ነው በልፋቴ ነው በድካሜ ነው አባቴ ደግ ስለሆነ ነው እገሊት የዋህ ስለሆነች ሰጡኝ ነገር እንጂ አምላክ ዝም ብሎ አምጥቶ ያስረከበኝ ነገር አይደለም። ይሄ አምላክ ጸጋ ሳይሆን በእኔ ጥረት ያገኘሁት ነው እያልኩ መኮፈስ አደጋው ከባድ ነው። ስለዚህ ወገኖቼ አላሁ ጀለ ወዓላ አሁን የምታዩት የምትሰሙበት የምታዩበት የምታንቀሳቀሱትን የሰውነታችሁን ክፍል አላህ ነው የሰጣችሁ። ገንዘብ ሲሆን በእናንተ ልፋት በእናንተ ጥረት አደገኛ ነው። ወደዚህ አይነት አስተሳሰብ መግባት አያስፈልግም ነው። ቁል በላቸው ያ ሙሐመድ ያ ዒባዲ አለዚነ እናንተ ባሮቼ ሆይ በላቸው አስረፉ ወሰንን ያለፋችሁ ባሮቼ ሆይ አላ አንፉሲህም በነፍሶቻቸው ላይ ወሰንን ያለፉ ባሮቼ ሆይ ላ ተቅነጡ ተስፋ አትቁረጡ ሚን ረሕመቲላህ ከአላህ ህዝነትና ችሮታው ተስፋ አትቁረጡ። ለምን ኢነላሃ አላህ እኮ የግፍሩ ዱኑብ ወንጀልን ይምራል ጀሚዐን በአጠቃላይ ከፈለገ አንድም ለምን የሚለው አካል የለም። ስለዚህ ወንጀልን ሁሉ የሚምር አምላክ ነውና ከአላህ ረሕመት ተስፋ አትቁረጡ። እነሁ እሱ እኮ የኔ አምላክ አላህ ማለት እኮ ሁወል ገፉር ረሒም እሱ መሃሪና ለፍጡራኑ አዛኝ የሆነ አምላክ ነው። ለፍጡራኑ አዛኝና ምህረተ ሰፊ የሆነ አምላክ ስለሆነ ወንጀሎቻችሁን አጥፍታችሁ ይቅር ሊላችሁ ዝግጁ ነው። ስለዚህ ወገኖች አላህ እምራችኋለሁ ምህረትን ጠይቁ እያለ ወደኋላ መጎተት አደገኛ ነው። ወአኒቡ ተመለሱ አላላህ ኢላ ረቢኩም ወደ ጌታችሁ ተመለሱ። ወአስሊሙ ለሁ ለእሱም እጅ እግራችሁን ስጡት የሚላችሁን አዳምጡ ትእዛዙን ለመፈጸም ተነሱ። ሚን ቀብሊ በስተፊት አን የእትየኩም ልዓዛብ ቅጣቱ ወደ እናንተ ከመምጣቱ በስተፊት ማለት ነው። ቱመ ላ ቱንሰሩን ቅጣቱማ ከመጣ በፍጹም ረዳት አታገኙም። ስለዚህ ከወዲሁ ወደ አላህ መመለስ ለአላህ እጅ እግር መስጠት አማራጭ የሌለው እውነት ነው። ስለዚህ ለዚህ እውነት እጅ እግራችሁን ሰጥታችሁ አላህን በፍቅር ለማምለክ ሞክሩ። ያለበለዚያ ግን ቂያማ ቀን አላህ ሲቀጣችሁ ስመላ ትንሰሩ። ከባዱን ቅጣት የምትጋፈጡበት ሰዓት ላይ አንድም ረዳት የሚባል ነገር አታገኙም ማለት። ስለዚህ ወገኖች የተቻለ አቅም በነፍስ ወከፍ ራሳችንን ከጀሃነም እሳት ለማትረፍ መጣር ይጠበቅብናል። ወተቢዑ ተከተሉ አላላህ አሕሰነ የተሻለውን ነገር ማ ኡንዚለ ኢለይኩም ወደ እናንተ የተወረደው መጽሐፍ ከሱ ውስጥ ብዙ ልትተገብሯቸው ልትሰሯቸው ወደ መድር ልታወርዷቸው የሚገቡ በርካታ ሀሳቦች አሉና ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ወደ እናንተ ከተወረደው መመሪያ ውስጥ እጅግ የተሻለ የሚባለውን እስኪ ተከተሉ። ምን ቀብሊ ይሄን ደግሞ ማዛችሁ በስተፊት ነው መከተል ያለባችሁ። አንየእትየኩም ልዓዛብ ከአላህ ዘንድ ቅጣቱ ከመምጣቱ በስተፊት ከተወረደላችሁ መጽሐፍ እጅግ የተሻለውን እየመረጣችሁ ለመተግበር ሞክሩ። በግተተን ድንገት ቅጣቱ ከመምጣቱ በስተፊት ወአንቱም ላ ተሽዑሩን እናንተ ምንም ሳታውቁ ድንገት ቅጣቱ መጥቶ ከምድር ገጽ እንዳያስወግዳችሁ ልትጠነቀቁ ይገባል። የተሰጣችሁን መመሪያ በጎ በጎን ነገር ከዛ መመሪያ ላይ መተግበርና መከተል ይጠበቅባችኋል ይላል። جزاكم الله خير لسلال التقارط المزار تجمر وسسا سنتنو 49 اهون دمو 55 طيبك جوا يكتل هنا عنده 2 سو الله يكتل مين 56 እሺ ዲዋይ እሺ አለ አሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ጌታችሁ ለእናንተ ያወረደውን የተሻለና ምርጥ ህይወት መመረጥ ከተሉ ምን ቀብል የምትከተሉ ደግሞ በስተፊት ነው አንያትየኩም አልዓዛብ ቀጣት ወለእናንተ ከመንጣቱ በስተፊት ነው ዛሬ ነው መከተል ያለባችሁ ቁርአን ወአንቱም ላ ተሽዑሩን እናንተ ምንም ሳታውቁ ቁጣቱ ድንገት መጥቶ ከመድር ገጽ እንዳያስወግዳችሁ ያወረድኩላችሁን ጥሩ መጽሐፍ ተከተሉት አንብቡት አለ። አው ተቆለ ወይም ከማለቷ በስተፊት ነፍሱን አንዲት ነፍስ ያ ሐስረታ ዋጸጸቴ ዋነደሜ ከማለቷ በስተፊት አላማ ፈረጥቱ ባሳለፍኩት ነገር ላይ ይጀምብላ ከአላህ በስተኩል በተላለፍኩት ህግና መመሪያ ላይ ወየው ጸጸቴ ወየው ጥፋቴ ወይ ነዳማ ይላል ወን كنتو لمن الساخرين واني كنت ማለት ነው እኔ እኮ ነበርኩኝ لمن الساخرين በአላህ ህግና መመሪያ ላይ ከመያላግጡት ከመያፊዙት ሰዎች ተርታ ነበርኩ ስለዚህ ይሄ ማፊዜ ይሄ ማላገጤ አልጠቀመኝም ጉዳቱ እንደዚሁ ገዘፍ ብሎ መጥቶ ወደ ጀሃነም ሰዓት የሚጥለኝ ሆነ እንጂ ብዙም አልተጠቀምኩም ስለዚህ ወይ ጸጸቴ ወይ ቁጭቴ እያለ በሐዘን በትካዜ ራሱን ኮዲሁ እያስጨነቀ የሚጎዳበት ሁኔታዎች ይፈጠራሉ ስለዚህ ወገኖች አንተ ቆሉ ነፍሱን ያሐስረታ አላ ማፈረጥቱ في جنب الله ከአላህ በኩል ባሳለፍኩት በተላለፍኩት መመሪያና በተላለፍኩት ህግና በተላለፍኩት አላሁ ጀለ ወአላ ባስቀመጣቸው ስርዓቶች ላይ ጸጠቴ በረከተ ነዳማዬ በረከተ ቀደም ሲልም ካላገጭና ካፈጆች ጋር ነበርኩ ይላል አው ተቁለ ወይም ከማለቷ በስተፊት ነው ان الله هداني لو بهنرو ان الله الله هداني የመረኝ ቢሆነሮኮ ለኩንት ምን ልሙተቂን አላህን ከመፈሩትና ከመጠነቀቁት ሰዎች ተርታ መደብ ነበር ግን አላህ ስላልመረኝ ካፊሮች ጋር ሆንኩ ዱንያ ላይ ኩምንም ጥረት አላደረገም ሀቅን ለማወቅ ሀቅን ለመከተል አምላክን ለማስደሰት ባጋጣሚ ሰው ዲኑስ ከብቶ ታገኙታላችሁ እንጂ ባብዛኛው ሰው ይሄ ነው የሚሆነው الله تذكرني يوم من قد بمرأي النور كمتاكين وشهنا الله متاكين لما هون يا الله هدايا بالشاسعون يانتم تنساشنات قدنا يانتم لفات يانتم ترات يانتم في اللاغوت قدنا الله في اللاغوت سايورات وفي اللاغوت كتو وذذكرني يوم من قد زمبل وبقد دايق فتر ان انتم استعادت حكا ستفلقو يا الله رباتي تاكل البتار تذكرني يوم اسم الرسول قوة ستفلقو ወደ አላህ ስትዋደቁ ያላህ ደታ ታክሉበት ህይወታችሁ መስመር ውስጥ ይገባል ግን አላህ ካልመረኝ ምን አድርጓለሁ ይበራይ ኖሮ እሱ ከሚፈልጋቸው ባሮች ተርታ ሰለፍ ነበር ብሎ ማላገጡ አድርገኛ ነው ስለዚህ ወገኖች አላህ ጀለ ወዓላ የሚመክራቸው ምክር ተቀብለው ህይወታቸው ከሚቀየው ሰዎች አድርገኝ ያድርገን جعلني الله وإياكم من الذين استمعون لكم تتبعون أحسنة وبالله التفق والسلام عليكم ورحمة الله وبركاته ياو يعني توف كل شيء مجمرة مداشتين سرقنا قطع من الشيطان الرجيم بسم الله الرحمن الرحيم فإذا مس الإنسان يسوي اللج بنكا وقزين فإذا مس الإنسان يسوي اللج بنكا وقزين در مصيبة ويمشقر بنكا وقزين دعانا يترانا دعانا يترانا لما سرنا ثم إذا خولناه بقيرنا لدجزي نعمة سجى أرجن منا كنيازن جهون سجى أرجن بقيرنا لدجزي قال إلال إنما أوتيته يعني يكوي تسدأو تلال إنما أوتيته إني يكوي تسدأو تبيانا قرد اللب على علم بوقة لا ينو إلال مارتنا ጥሬ ቸርሆ እንትን ጥሬ ባለሙያ ወይም የዚህ ነገር ችሎታው ስላለኝ ነው ይላል ወይም አላ ኢልሚን በውቀት ላይ ነው ሰጠኝ አላህ እኔን ለዚህ ነገር ስለመረጠኝ ነው ለዚህ ነገር ስለምገባው ነው ሰጠኝ ለዚህ ለተንደላቀ ኖሮ እኔን ስለወደደኝ የተከበርኩ ሰው ስለሆንኩኝ ነው ይላል ማለት ነው بل هي فتنة نغرقن اتشي فتنة نج فتنة نج يامسقن يكد ويم يقزا يقزا ويس يتأمق بطن جهون الله اسوه سيفت تدوله مالتنو لهين سقا يسدو ولكن نغرقن أكثرهم بزوو تشاكو لا يعلمون آياوكم አላህን ከማመስገን ይልቅ አላህን ከመገዛት ይልቅ ከየት እንደመጣው ካን እንዴት አርጎ እንደመጣ ሳያቁ ይመጻደቃሉ እሱን አያመሰግኑ ማለት ነው ላለማውቃች ባለማውቃች ከተነሳ ባላህ ላይ ያመጻሉ ማለት ነው ከዛስ ወደ ፍትናው በፍትናው ላይ ይመዘገባሉ ማለት ወደ ፍትናው ይሄዳሉ ማመስገናቸውና አላህ ሰጠኝ ነው ከሱ ዘንድ ነው ያገኘሁት እሱ ለሰጠኝ ብሎ ከማለት ይልቅ በእኔ ዕውቀት አገኘሁት ወይም እኔ ለሱ የተገባው መሆኔን ስላወቀ ነው አላህ ሰጠኝ ከማለቱ ይልቅ አላህም ማመስገን ሲኖርበት ይሄን ሳይቀር ወደ ፍትናው ይገባል ማለት ነው قد قالها በርግጥም ብለዋታል الذين እነኛ ብለዋታል من قبلهم ከመካ ቁረይሾች በፊት ከመካ ሙሽሪኮች በፊት በብዙዎች ብለዋታል ማለት ነው فما أغنى አላብቃቃቸው عنهم ከነሱ فما أغنى عنهم ከነሱ አላብቃቃቸው ما كانوا يكسبون ሲሰሩት የነበሩት ነገር ላይ አላብቃቃቸው ሲሰሩት የነበረው የነበሩት ገንዘባቸውና ልጆቻቸው ሲያካብሩት የነበሩት ቤተሰባቸው ቅጣቱ መጣባቸው ጊዜ አላብቃቃቸው فأصابهم ነካቸው ወረደባቸው ሰይአቱ መጥፎ ማከሰቡ ከሰሩ ስራ ተነሳ فأصابهم ነካቸው يسروا سراو مطفو نكاچو ማለት ነው والذين ظلموا اننا يبدلوا الدم من هؤلاء كنني كمكه مشركوች سيصيبهم ينكاچوال سينكاچو يقرم سيئات ما كسبوا بسروا سرا لاي بسروت مطفو سرا لاي سينكاچو يقرم وما هم انسهم ادلهم بمعجزين ለአላህ ሚያቀቱት ወይ ከሱ ቁጣት ሚያመልጡና ወይ ሚቀድሙት አይደሉ አወለም يعلمو አያውቁምን ان الله الله እኮ የተኛውን ነው አ والذين ظلموا والذين إننا ظلموا يبدلون من هؤلاء كأنني كانت حزبوك مالتنا كانت حزبوك يبدلون سيصيبهم ساينك اتشوي كرمينك اتشوال سيئات ما كسبوا كسروا السراء ومدفوينك اتشوال وما هم بمعجزين النسو كالله لاي ميعمل توت ميعكروت نقر أدلم ويميك أدموت نقر أدلم أولم يعلموا أيوقومن أن الله أولم يعلموا أيوقومن من أيوقوم يهن سفي رزق مستطو ويم رزق مطببو ينسو ترونة النام فون نسايهون لفتنا مهون أيوقومن أن الله اللهكو يبسط الرزق سيساين يا سفال لمن يشاء السلا شال للسو ويقدر بعشاء سولا يدمو يا تبال إن في ذلك بزه نقر وستلاي لكفيلو سيساون بما سفاتو لكفيلو سيساون بما تبابو لآيات تأمر اللبت لقوم يؤمنون لم يعملوا سواج تأمر اللبت وما صفاته لكفل وما تببه لآيات تأمر اللبت لقوم لهزبوش يوقنون لم يراغطوا هزبوش لقوم يؤمنون لم يعملوا هزبوش عفوا لقوم يؤمنون لم يعملوا هزبوش قل بلاتشو يا عبادي الذين إننا باريا وچهوي أصرفوا وسن يالفاتشو على أنفسهم بنفساتشو لاي وانجل بمسرات وسن يالفاتشو هزبوشوي لا تقنطوا تسفى التقرطو من رحمة الله كالله إذنت الله كو يغفر الذنوب وانجل يمرال جميعا بعد تقاله إنه السوك الله هو السو الغفور مارنا الرحيم أزانيه نقتهنو الله كو يغفر الذنوب وانجل يميران جميعا يفلق بزوم بهلون وانجل يميران يفلق بزوم بهون الله يميران إنه الله كو هو السو الغفور مارنا الرحيم أزعينه وأنيبوا تملسوا إلى ربكم ولقتاتوا وأسلموا له لسهم تعززوا من قبل بستفيت أن يأتيكم العذاب كمت أتوا وفيت بنان تلاي تملسوا لسهم تنانسوا تعززوا ثم لا تنصرون كذام أتردهم قطعتوا كمت أبو هالا أتردهم مالتنا بقذي قال تملساتشو واتبعوا تكتلوا أحسن ما أنزل إليكم ودنان تكتلوا ردو نقر قرآن تكتلوا واتبعوا تكتلوا أحسن ما أنزل إليكم ودنان تكتلوا ردو نقر لاي قرآن تكتلوا قرآن هلوم نقروا أحسن نوم على ثنو يعززوا النقر بمتازز يكلكلوا النقر بمكلكل قرآن تكتلوا اتبعوا أحسن ما أنزل إليكم ودنان تتوردن وتكتلوا من قبل كمم تأتوا وفيت أن يأتيكم من قبل بستفيت أن يأتيكم العذاب قطعت كمم تأتوا وفيت كمم تأتوا كايدر سبات وفيت ودنان تتوردن وتكتلوا بغتة بدنقت وأنتم لا تشعرون لا تشعرون إن أنت ساتاقو إن أنت ساتاقو قطعت بدنجة متو خسايات أفاتشو قرآن تكتلو أن تقول تلالج نفس نفس تلالج يا حسرة ويتفاتي قطعته متاقدي ساتم ملس كرتا دنجة قطعته متو ويزار قزي متلالج أن تقول تلالج يا حسرة ويتفاتي على ما فردت جنبر بعلفك نقر لي في جنب الله بالله قدائي مالتنا يعززين نقر جنبر بمالتين يعززين نقر بعلم التعزز يكلكلين نقر بعلم الكلكلين بالله وقن بالله بعززين نقر لي جنبر بمالتين وإن كنت إني نبركون لمن الساخرين كالله قاعد أجغار نبركون الله هندزي على سبال باللهنا بملاي باللهنا بنبيو بقرآننا بمؤمنو سالاقت نبرا بلو إلى المالتنا أو تقول ويمتلالك نفس لو أن الله كو هداني بمرة نورو لكنت هن نبرا من المتقين أشتن قاك إيوش بسولاي كما قاراتنا بسولاي ليلان كمملك بسطن كن نبرت لالج اللهن كمملسنا بسو لا كماغرات بسطن كن نبرت لالج سمي وراي نورو او تقول ويم نفس لالج ويطفاتي حين ترى العذاب ذاتن بايت ساعات ويطفاتي